ene ante marafia ante matamanus ante mamma kana ante mamma gaye mamma gaye mamma gaye mamma gaye mamma gaye mamma gaye mamma gaye hoy mamma gaye ማክበር ልማድ ነው በሰማይ በምድር እንዳንተ ለማነው እንዳንተ ለማነው ለታላቅነትህ ቀኛለው ለጌትነትህ እሰግዳለው እሰግዳለው እሰግዳለው ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው ተስፋዬነ አንተ ማረፊያዬ አንተ መታመንስ ባንተ መመኪያነ አንተ መመኪያዬ መመኪያዬ